بسم الله والحمد لله والصلاة والسلام على رسول الله. باب الخشوع في الصلاة. الخشوع في الصلاة هو روحها ولبها، ويكثر ثوابها أو يقل حسب ما عقله المصلي منها. ولذا أثنى الله تعالى على الذين هم في صلاتهم خاشعون بأنهم الذين يرثون الفردوس هم فيها خالدون. ولإحضار القلب في الصلاة أسباب، منها الاستعاذة من الشيطان، وتدبر قراءة الصلاة، وأنواع الذكر فيها، ومنها جعل السترة وجعل النظرة موضع السجود، كما أن دخول الإنسان فيها بعد الفراغ من الشاغلات عنها كالنوم وشهوة الطعام والشراب من أقوى أسباب إحضار القلب. ولذا نهى عن الصلاة حال حضور الطعام أو مدافعة الأخبثين، لأن في ذلك مشغلة عن الصلاة. وذهب الجمهور من العلماء إلى صحة صلاة من غلبت على صلاته الوسواس، ولكن مع نقص ثوابها. وذهب أبو أحمد الغزالي وذهب أبو حامد الغزالي وابن الجوزي إلى بطلانها. باب الخشوع في الصلاة. باب الأحاديث الواردة في فضائل الخشوع وأهميتها في الصلاة. الصلاة والله انفرطوا أصحاب سبسبوا مسجد من يالا صلاة كمهرون يا ميقل فتنا يا ميبرار ريهون في حديث وجه من ملك فكفل نومانا. الخشوع في الصلاة سيدتوس الله انفرتوا اصحاب سبسو ومسجد وروحها يسجدتو نفسنا وروحنا ولبها ويمدم فرينا قرون وما ويكثر ثوابها او يقل حسب ما اكله مصلي منها. صلاة اجر كف ملو ويمزك ملو بخشوع ما تنو فدم بعصاب سبسو الله انفرت بسكر كفتر اجر كف لال ያ ነገር በቀነሰ ቁጥር አጅሩ እየቀነሰ ይሄዳል ማለት ነው። ወሊዳ አስና አላሁ ተዓላ አለ ለዚነ ሁም ፊ ሶላቲሂም ኻሽዑን። ስለዚህ ነው አላህ በስግደታቸው አላህን ፈርተው እሱ ግርማ ተመስጠው የሚሰግዱትን ሶላት ሰጋጆች አወደሳቸው። ምን ሲል ሊአነሁም ለዚነ የርቱነ ልፈርደውሰ ሁም ፊሃ ኻሽዑን። ቀድ አፍላሐ ልሙእሚኑን አለዚነ ሁም ፊ ሶላቲሂም ኻሽዑን። በስግደታቸው ውስጥ አላህን ፈርተው አሰባቸውን አሰባስበው በአንድ ልብ የሚሰግዱ የሆኑት ሙእሚኖች ፈላህ ወጡ። አላህ ስብሓነሁ ወተዓላ የተመኙትን እንዳያገኙና የፈሩትን እንዲያመልጡ አደረጋቸው ማለት ነው። ቀናቸው። ከዛም እንግዲህ ፈጣኢላቸውን እየዘረዘረ ከሄደ በኋላ መጨረሻ በደምደማው ላይ አለዚነሁም ርቱነ ልፍርደውሰሁም ፊ ኻሊዱን ጀነት አልፍርደውስ የተባለውን ታላቁን ክፍል የሚመረከቡት እነዚህ ናቸው፣ በዛም ዘላለም ነዋሪ ተደሳች ናቸው በማለት አላህ አወደሳቸው ማለት ነው። የሙጀረድ ሶላት አይደለም። ቀድ አፍለሐ አልሙእሚኑን አልሙሰሉን አይደለም ያለ አልኻሽዑን። ሁሹዕ ነው ዋናው ወሳኙ ማለት ነው። ስለዚህ ሁሹዕ ያለው ሶላት ሩህ ያለው ነገር ነው ማለት ነው፣ ህይወት አለው። ሁሹዕ ከሌለ ግን አካሉ ብቻ ነው ያለው ሱራው እንጂ ማና ያለው ማለት ነው። ወለኢህዳር አልቀልብ ፊ ሶላቲ አስባብ በስግደት ሐሳብ እንዲጠቃለልና ወስዋስ እንዳያጠቃ ለማድረግ የሚረዱ ብዙ ሰበቦች አሉ። ከነዛ በጥቂቱ ለምሳሌ ምና አልኢስቲአዘቱ ሚነ ሸይጧን ገና ስትጀምር አዑዙ ቢላሂ ሚነ ሸይጧን ረጂም ማለት ይጠቅማል። ወስዋስንም ያመጣና ሐሳብንም የሚበትንብህ ሸይጣን ስለሆነ ተልብ እስቲዓዛ ካደረግ አላህ ያን ነገር ሊገታል ይችላል ማለት ነው። ወተደብሩ ቂራአት ሶላት እንደገና በምትቀራውን ቁርአን ሐሳቡን መከታተል። መጀመሪያ ያው ማናው የሚገባ ከሆነ ማናውን እየተከተልክ ማለት ነው። ካልሆነም ደግሞ በጥቅሉ የአላህ ቃል ነው ሆነም ማነበው አላህ ጋር እየተነጋገርኩ ነው የሚለውን ሐሳብ ተጣድከው። አላህ ጋር እየተነጋገረ ሰው እንዴት ወሌላ ሐሳብ ይሄዳል በመሐከል ማለትን ይገባዋል ማለት ራሱን ለመቆጣጠር ይረዳል። ወአንዋኡ ዚክር ፊሃ እንደገና በሶላት ውስጥ ያሉ የዚክር አይነቶች እንደውም በሚገባ ተደቡር አድርገህ እስቲፍታሁ ጀምረህ መጀመሪያ ገና ስትጀምር አላሁ አክበር ብለህ ነው የምትገባው። አላህ ከሁሉ በላይ ታላቅ ነው። ታላቅ ከሆነው ጌታ ጋር እየተወያየሁኝ እንደገና ወደ ደካማ ወደ ፍጡሮች ሀሳብ መመለስ የለብኝም የሚለው ነገር ይገታሃል ማለት ነው። እዛ እስቲአዛ ታረጋለህ። አዑዙ ቢላሂ ሚነ ሸይጧኒ ረጂም ስትል ከተረገመው ሰይጣን ተንኮል በአላህ እጠበቃለሁ ማለት ነው። ይህም በቃልህ እንዳልክ በተግባርም እንደዛው መገንዘቡ ይረዳል ማለት ነው። ከዛ ያው ፋቲሃን ትቀራለህ። ፋቲሃ በቀጥታ ቀሰምቱ ሶላት በይኒ ወበይነ አብዲ ወሊ አብዲ ማሳል እንዳሉ በሀዲስ አልቁድስ አላህና አንተ የምትነጋገሩበት የሆነ አጀንዳ ነው ማለት ነው። ግማሹ ለአንተ ግማሹ ለሱ መገናኛ ነጥብ መካከል ላይ እያከና ብሎ እያከነስተኝ የሚለው እነዚህ ሁሉ እንግዲህ ከልባችን አስተውለን ከሰገርን ወደ ሁሾ ያቀርቡናል ማለት ነው። ከዛም አላሁ አክበር በተንቀሳቀስን ቁጥር ሰሚ አላህ ሊመን ሐሚዳ ረብና ወለከል ሐምድ፣ እንዲሁም በርኩዕ ጊዜ ሱብሓነ ረቢየል ዓዚም፣ በሱጁድ ጊዜ ሱብሓነ ረቢየል አዕላ፣ በተሸሁድ ጊዜ ተሕያቱ ሊላህ እያልን የምናቀርባቸው አዝካሮች በሙሉ አላህ ጋር ነው አላቃችን የሚያንጸባርቁት ማለት ነው። እነዚህን ነገሮች እያራመድና እያስተናገርን እንደገና ስለ ግልና ስለ አካባቢ ሁኔታ ስለ ዱንያ ማሰብ ማለት አላህ ንግግር አቋርጦ እንደገና ሌላ እንደከማ ፍጡር ላናግር እንደማለት ይሆናል ማለት ነው። ይህ ግንዛቤ ቢኖረው ሰው ያው በወስዋስ አያጠቃውም ነበር። እነዚህን ነገሮች መገንዘብ በጣም ጠቃሚ ነው። ሁሹዕን ለማምጣት ሲሆን ሙሉ በሙሉ ቢያንስ በተወሰነ ደረጃ ይረዱሃል ማለት ነው። ወምንሃ ጃሉ ሱትራ፣ እንደገና በምትሰግድ ጊዜ በፊትህ የሚያልፍ ሰው አሳብክን እንዳይሰርቅህ ሱትራ ታደርጋለህ። ሜዳ ላይ ከሆነ የሆነ እንጨት ቋሚ ነገር ታስቀምጣለህ። እንደዚህ መስጂድ ውስጥ ከሆነ ደግሞ ብቻ ከሆንክ ወደ መሰሶ ጠጋ ብለህ ወይም ወደፊት የተቀመጠ ነገር አጠገብ ከልለህ ጠጋ ብለህ ትቆማለህ። ኢማም ጋር ከሆነ ኢማሙ ሱትራ ካለው ለእያንዳንዱ ተከታይ ሱትራ አያስፈልገውም፣ ኢማሙ እንደ ሱትራ ይቆጠራል። እነዚህ ሁሉ ሁሹዕን እንግዲህ ለማምጣት ሰበቦች ናቸው ማለት ነው። ወጃሉ ነዞሪ መውዲዕ አሱጁድ፣ ሶላት ላይ ቁመህ ደግሞ በምትመለከተው ክልልህ መስፋት የለበትም። ሶላት ላይ ቁመህ አይንህ ወዳና ወዲህ የሚቀላውጥ ከሆነ አይን ያየውን ነገር ሀሳብ ይሰርቃል ማለት ነው። ወደ ግራ አይንህን ስትልቅ የሆነ እንቅስቃሴ ታያለህ። ያን ሰው ስትከታተል ሀሳብህ ወደዛ ይወሰዳል። ወደ ቀኝም ስታጎርጥ እንደዛው። ያ እንዳይሆን የምታየው ክልል ውስን መሆን አለበት ማለት ነው። ሱጁድ የምታደርገው ፊት ለፊት ያለች ቦታን ብቻ ከሆነ አይነህ የምታየው እዛ አካባቢ ያው ብዙ የሚወሰውስ ነገር አይኖርም ማለት ነው። ሚን አቁል አስባቢ ኢህዳር ልቀልብ እና ቀልብህን ለማሰባሰብ ከሚረዱት ጠንካራ ምክንያቶች እነዚህ የተጠቀሱት ከብዙ በጥቂቱ ናቸው። ወሊዛ ነሃ አን ሶላት ያህለ ሁዱር ጠዋም፣ ሰዎች እንግዲህ ሀሳባቸው በስግደት ላይ እያሉ እንዳይሰረቅና ሰላታቸው ላይ እንዳይዘናጉ ነቢዩ አለይሂ ሰላቱ ወሰላም የተለያዩ ነገሮች ከልክለዋል። ለምሳሌ ምግብ በሚመጣ ጊዜ በሶላት ሰዓት ምግቡን አስቀድማችሁ ብሉና ሀሳባቸውን አጠቃላችሁ እንደገና ስገዱ ይላሉ። እና የራበው ሰው ምግብ በአካባቢ ቀርቦ እየሸተተው ልስገድ ካለ ያው ጎንበስ ቀና ቢልም ሀሳቡ ምግቧ ላይ ነው፣ መቼ ጨርሼ ጎርሼ እያለ ማለት ነው። ያ እንዳይሆን መጀመሪያ ብላና ቶልቶሎ ስገድ ማለት ነው። አው ሙዳፋአት ልአክበተይን ወይም ሁለት ቆሻሻዎችን እየተጋፋ መስገድ የለብህም ያሉትም ለዚህ ነው። ሽንትና ስገራ እየተሰማ እየተጫነህ የተቁነጠነጥክ መስገድ የለብህም። ምክንያቱም ያው ጨርሼ ቶሎ ሩጬ እሄዳለሁ የሚለው ሀሳብ ስላለ ሁሹዕ ይከላከላል ማለት ነው። ሊአነ ፊ ዛሊከ መሽገለተን አን ሶላህ፣ ሽንትም ሆነ ስገራ የወጠረው ሰው ስለ ሶላቱ አያስብም። ለምንም ብሎ መጨርሶ መሮጡን ብቻ ነው የሚያስበው ማለት ነው። ወዘሀበ ጅምሁሩ ምን ልዑለማ ኢላ ሲሀቲ ሶላት መን ገለበት አላ ሲሀቲ ሶላት ወስዋስ፣ እና በሶላት ላይ እያለ ወስዋስ የሚያጠቃው ሰው ሶላቱ ወስዋስ ተገባብህ ተቀባይነት የለውም አይባልም። በመሰረቱ ሶላቱ በቂ ነው ማለት ነው። በቀጥታ ወደሚያፈርስ ደረጃ ካላደረሰህ በልብ ውስጥ ሌላ ሀሳብ ከመጣ ሶላት ይፈርሳል አይባልም። ሶላቱ በቂ ነው በመሰረቱ። ወላኪን ማአነክሱ ተዋቢሃ፣ ግን ወስዋስ በበዛ ቁጥር ሶላቱ አጅሩን እየገደለ ይሄድና በመጨረሻ ነው ትርጉም የሌለው ሶላት ሊሆን ይችላል እንጂ ወስዋስ የመጣበት ሰው ሁሉ ሶላት የለውም ቢባል ኑሮ ሁሉም ዜሮ ነው የሚሆነው ማለት ነው። ወዛሀበ አቡ ሐሚድን አልገዛሊ ወኢብኑ አልጀውዚ ኢላ ቡጥናኒሃ ተዑለሞቹ አቡ ሐሚድ አልገዛሊ እና ኢብኑ አልጀውዚ የተባሉትን ሸይኾች ወስዋስ የገባበት ሶላት ውድቅ ነው እስከ ማለት ሂደዋል። ልማ እንግዲህ እነሱ በራሳቸው አቅም መጥነውት ይሆናል። እንደዛ መሆን አይገባም። ሰው ከወስዋስ አይነጠልም። ብዙ ጊዜ ይመጣብሃል፣ መታገል አለብህ። ወስዋሱ እየመጣ አንተ ለመመለስ ራስክን ለመቆጣጠር እየሞከርክ እየታገልክ ተሰገርክ፣ ሙጃሂር ነህ፣ ቆጠርልሃል፣ ምንም ችግር የለውም ማለት ነው። ግን ወስዋሱ ሲመጣ እጅ ሰጠ በቃ እንደነዳ ንዳኝ የምትል ከሆነ ያኔ ነው ችግር የሚያመጣው ማለት ነው። الحديث السابع والعشرون بعد المئة